ክሌላል ምግቡም ተቀምጧል። የምግብ እንግዲህ አዳቦች እና ስነ ስርዓቶች ይላል የዛሬ ደርሳችን። እርግጠኛ ነኝ እንደምትሰሙኝ ኢንሻአላህ። ኢንሻአላህ ተባረከ ወተዓላ ኢማሙ ምንድነው የሚሉት? ቱሽራው ለላክሊ አው ለልአክሊ ለሚበላ ሰው የሚፈቀደውና የሚታዘዘው አተስሚያ ቢስሚላህ ብሎ መብላት። ለዚህ መስረጃ የሚሆነው ነገር ምንድነው ይላሉ ኢማሙ አቡ ዳውድ እና ትርሚዚ ሌሎችም የዘገቡት ከብኑ ማጃህም ጭምር። አይሻ ረዲየላሁ ዐንሃ ወርዳሃ ድምጽ በጣም ጉንፋን ስላለ ይሰማቸዋል። በጣም ወፈር ይያለ እንትን ይያለ ነው ድምጽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እንግዲህ አይሻ ረዲየላሁ ዐንሃ ምን አለችው? ነብያችን አለይሂ ሰላቱ ወሰለም اذا اكل احدكم አንዳቹ ምግብ የቀረበለት ጊዜና ሊበላ የመጣ ጊዜ فليقل بسم الله አዎ اذا اكل احدكم ይላል። ትክክለኛ ትርጉሙ አንዳቹ የበላ ጊዜ بسم الله ይባል አይደለም፣ ከመብላቱ በፊት بسم الله ይባል። አዎ اذا قام احدكم الى الصلاه ማለት ነው። اذا قمتم الى الصلاه فاغسلوا وجوهكم الى الادله ለሰላት ቆማችሁ ጊዜ ፊታችሁን ታጠቡ ይላል። እንደ ከሰላት ለሰላት መቆማችን በፊት ነው እንጂ ፊታችንን ምን ተጣጣቡ አይደል እንዴ? እንደዛ ማለት ነው። ስለዚህ አንዳቹ ሊበላ የቀረበ ጊዜ فليقل بسم الله ይበል። አንዱ بسم الله الرحمن الرحيم ካለስ ምን ትላላችሁ? ሙላቢዲን ይሄው ሐዲሱ ምንድነው የሚለው? ተከተሉ ሐዲሱን አንድ ባንድ። አንዳቹ ለምግብ የቀረበ ጊዜ አለይሂ ሰላም ወራህመቱላሂ ወመሐመድ እንደው ምንድነው ማድረግ ያለበት ማለት ነው ያ ጀማዓ? بسم الله ማለት አለበት ይላል። بسم الله ማለት አለበት። بسم الله ያለ እንደሆነ እንግዲህ በረካውም ተጨምሮለታል። ሁሉ ነገር እንግዲህ ኢንሻአላህ ተዓላ ተዘጋጅቶለታል ማለት ነው። ከዛ በኋላ ምንድነው የሚሆነው? ኢኽወቲ ፊላህ አንድ ሰው መጥቶ ማለት ነው አንድ ሰው መጥቶ بسم الله الرحمن الرحيم ካለ بسم الله الرحمن الرحيم قال ምንድነው ምንለው? ትክክለኛ ነው። بارك الله فيك ጨማምረህ ነው خيرون ነው ጨመርከው ነው ምንለው? አንለው بسم الله ነው የታዘዝከው። بسم الله الرحمن الرحيم በጣም ቆንጆ ነው፣ ግን ለምግብ ጊዜ የምትለው ከሆነ بسم الله ብቻ ነው የታዘዝከው እንላለን። እሺ የረሳ እንደሆነስ? አንዱ ሰው በመጀመሪያ የረሳ እንደሆነ በመጨረሻ ይበለው بسم الله في اوله واخره ይበለው። በመጀመሪያና በመጨረሻ بسم الله ብሎ ይበል። ያ በሌላ ሐዲስ እንደተዘገበው ሸይጣን ከናንተ ጋር እንግዲህ ስለሚበላ ረስታችሁ ከሆነ ሸይጣን ከናንተ ጋር በልቷልና መልሶ እንዲያስታውከው ነው بسم الله اوله واخره ይባለው። መጨረሻው ላይ በመጀመሪያው بسم الله ብያለው ካልከው ካንተ ጋር የበላውን መልሶ ያስታውከዋል ማለት ነው። ስለዚህ በደንብ ይሰቃያል። ለዛ ነው بسم الله ማለት የሚወደደው። ሁለተኛ አዳቡ ምንድነው? ወላክሉ ቢልየሚኒ በቀኝ እንግዲህ ማለት ነው መብላት ይወደዳል። መታዘው በታለም ነብያችን አለይሂ ሰላቱ ወሰለም اذا اكل احدكم فليأكل بيمينه አንድ ሰው ሊበላ የመጣ ጊዜ በቀኙ ይብላ واذا شرب ليጠጣ የመጣ ጊዜም ደግሞ فشرب بيمينه فليشرب بيمينه በቀኙ ይጠጣ። فإن الشيطان شيطان እንግዲህ ማለት ነው ያኩሉ ቢየሚኒሂ ቢሽማሊሂ በግራው ነው የሚበላው ወይሽረቡ ቢሽማሊሂ በግራው ነው የሚጠጣው። አለይኩም ሰላም ወራህመቱላሂ ወበረካቱ። ለዛ እንግዲህ ከሸይጣን ጋር አትመሳሰሉ ነው ባለባበስ፣ እንደዛውም በመብላት በሁሉ ነገር አትመሳሰሉ በሸይጣን። አዎ በሆድ አትተኙ ለምሳሌ ተባለ አይደል? ሸይጣን እንግዲህ እንዳይጫወትባችሁ በሆድ አትተኙ ተባለ። እንደዛው እንግዲህ አተኛኘትም ስነ ስርዓት አለው አዳቦች አሉ፣ ምግብም እንደዛ ማለት ነው። طيب እንደዛ ከሆነ اخوتي في الله ምንድነው መደረግ ያለበት? ሀያታችን ሱና በሱና ማድረግ አለብን ነው። ሶስተኛ ومن حافته الطعام የምግቡ አዳቦች ከዳር ዳር መብላት ነው ይላል። አንተ ጊዜ ብቻ እጅን ሰክተህ በመሐከል ገብተህ ሻኛውን እንዳታፈርሰው። አዎ ብዙ ጊዜ ወጥ ናፍ እንግዲህ የተለያዩ ምግቦችና እንደው ውድ ውድ የሆኑ አጥንቶችና ስጋዎች ማከላል አይደለም። አላህ የጣለበት መንገድ ይጣልና ይውደቅ፣ አንተ ግን አትጥለው። ከራሲ በኩል እየበላህ ሂድ፣ ወደ ደረሰበት አላህ ያደረሰው ማለት ነው። እና በዛን ጊዜ በአዳቡ ለአክል ነው የበላሁ ቢስሚላህ ብለን ካልበላን እንደዛው መንግዲህ ከቀኝ እንግዲህ በቀኝ ካልበላን ከመቀጥልን በእኛ በኩል ካለው ዳር ካልበላን እንግዲህ ከፍተኛ ችግር ይሆናል ማለት አንድ ጊዜ ነብያችን አለይሂ ሰላም ምን አሉ አንዲት ሴት ልጅ የዘሮጥች መጣችና እጇ ምግብ ውስጥ ከተተች ማንንም ሰው ቢስሚላህ ብሎ ሳይጀምር ከዛ በኋላ ነብያችን ሰለላም እጇን በዛው ግጥም አድርጎ ያዙት ሴት ልጅ ቆነች እንጂ ለምን ህፃኗን ይዛሉ እና አይባልም ሸኹ ህፃኑን ለምን ትይዛላችሁ ትደናገጣለች እኮ ግደለም ትብላ አብሽሩ አይባልም ነብያችን አለይሂ ሰላም ዘለል ብሎ እጇን ከምግብ ሳታነሳ እዛው ግጭ ብታርጎ ያዙና ቢስሚላህ ብሎ ለራሳቸው ጀምረው والله ያሉ ሸይጣን ይያራራ አመጣትና ቢስሚላህ ሳንል እኮ ለራሱ ሊጀምር ነው والله የሱ እጅ ከሷ እጅ ጋር ተይዞ በኔ እጅ ውስጥ ነው ያለው አሉ ነብዩ አለይሂ ሰላም እንደዛ ህፃናቶችን ይያራራ አመጣ ለዚህ በጣም የማስተዋስ ኖርብናል ማለት ስለዚህ ስንት ነው ተማርነው ቢስሚላህ ብለን መብላት በቀኝ መብላት ከመቀጥለን በእኛ በኩል ካለው ዳር መብላት ይሄ አዳቡ ነው ላ ሚን ወሰጥሂ ከማከሉ መብላት አይገባም ለምንድን ነው ቢባል ኢብኑ ማጃ የዘገበው ሪዋያትን በዚህም ጭምር አላህ ነው አባስ ምን አለው አልበረከቱ ተንዝሉ ወሰጠጣም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ምክንያቱ ጋር ተናገሩ ማለት አላህ ሱብሃነሁ ወተዓላ ምግባችሁን በረካውን በመሃል ነው የሚጨምረው ለሁሉም ሰው እንዲደርስ ነው በአንድ ጎን ብቻ አይደለም አላህ ሱብሃነሁ ወተዓላ ኒዓማውን እንደዚሁ የሚያስቀምጠው በመሃል ነው ሁሉም ሰው ከራሱ በኩል እየበላ ይድረስበት መሐከሉ ላይ በረካይቷ ለሁሉ ሰው እንድትደርስ ስለዚህ ሐዲሱ እንደዛ ብሏልና ፈኩሉ ሚን ሐፈተይ ከዳርዳሩ ብሉ ወላ ታኩሉ ሚን ወሰጥህ ከማከሉ እንዳትበሏል እንደዛውም እንግዲህ ማለት ነው ወይልዓቁ እንግዲህ መላስ አለበት አሳቢአሁ እጁን መላስ አለበት አንድ ሰው ወሰህፋ ሳናይቷንም መላስ አለበት አ ተሰሙኛላችሁ አይደል ጣት መላስ በአዲስ አበባ ባለው ሆቴል ገብተ ምግብ በልተ እጅን ስትልሰው ጣትን ስትልሰው ብትታይ ምንድን ነው የምትባለው ቶሎ ንገሩኝ ምግብ ቤት አንተ ሰው አጠገብ ቁጭ ብለህ እየበላ ወይም ከሀብታሞች ጋር ከሰዎች ጋር እየበላ አለይኩም ሰላም ወራህመቱላህ እጅን ስትይ ብቻ ላጥ ላጥ አድርገህ ካላስከው ምን ልሆን አንዳንድ ሰው ምግቡን ትቶ ይነሳል አይደለ ሱብሃንአላህ ይሳደባሉ ይቆጣሉ አደብ የሌለ ሰው ነህ አንተ የገጠር ሰው ነህ አንተ ጀጋ ሰው ነህ ምንም አታውቅም ጅል ነህ በቃ ብዙ ነገር አለ አ ስለዚህ የሚበላበት እጅህ ነው እኮ ይላስከው ሌላ አይደለም የበላበት አፍን ያስገባ የምታወጣው እኮ ነው ምን ችግር አለ ካላስከው ስለዚህ አለማወቅ ነው ጅልናው ብዙ ነገር ይሰራል ስለዚህ ነብያችን ሰለላም እጁን ለራሱ ቢልሰው ብቻለውም ደሞ ቤተሰቦቹን ያስልሰዋሉ ነቢያችን አለይሂ ሰላም አው ልጆቹን ምስቱ ጣቱን ሰጥቷቸው ምግቡ ዘላ ያለችው በረካዋን ይዘንዳትት አትጥረጉ በጨርቅ አትታጠቡ በውሃ ሳትልሱትና ሳናይቷንም ሳታስተካክሏል ለዚህ ሁሉ መስረጃ ምንድነው ነቢያችን አለይሂ ሰላቱ ወሰላም ና اذا سقط لقمه احدكم አንዳቹ ምግቡ ይወደቀበት እንደሆነ ይበላ ማለት ነው ፈልዩም ጣና አልአዛ ቆሻሻውን እንግዲህ ጠርገው እንግዲህ ትላትሉን ወን ምንን አቧራውን ያነሳውን ከዛቹዋ ብቻ ቆረስ አርገ ጥለው የወደቀውን አንስተ ብላ ለምን ቢባል ወላ يدعها للشيطان بسم الله ብለ ስለምትበላው ሸይጣን የወደቀቹን ብቻ ነው ቁጭ ብሎ እንደውሻም ይጠብቀው ስለዚህ አቺኑንም እንዳታውለት እሷን በልቶ ባንተ ላይ ልጠናከርብህ ነው ስለዚህ ተከለከለ ነው ማለት ነው የወደቀው ምግብ ራሱ እዛ መተውና እዛ መርገጣ ይገባም ሸይጣን ይበላካል ስለዚህ ነው ነብያችን አለይሂ ሰላቱ ወሰለም ይሄንን አዳብ አስተምረው አንድ ሰው እንግዲህ ማለት ነው ምግብ ሲበላ ጊዜ አሉ ነብያችን አለይሂ ሰላም ቢስሚላህ ብሎ መብላት አለበት ከመቀጥለው መብላት አለበት በእንደዛ ነው ሰሃባዎች ሲያስተምሩ የነበሩ ይቆዩ ወልሐምዱ عند الفراغ ያለቀ ጊዜ አልহামዱሊላህ ማለት እንዳትረሱ ወዱዓ ዱዓ መለመንም እንዳትረሱ አሉ ነብዩ አለይሂ ሰላም ምንድነው እሱ ዱዓ እንግዲህ ሱብሃንአላህ አላሁ ሱብሃነሁ ወተዓላ የሰጠን በረካ ቁጥር ሲፈረለው ከወደቀቹ አብሆን እንደዛው ከመትበላ ቢሆን በረካ ከየትኛው እንደሆነች ስለማጣቀው ማንሳት አለብህ የወደቀውንም በጣትህ ላይ ያለውንም መላስ አለብህ ወይም ለምስትህ ለልጆች ሰጠህ ማስላስ አለብህ ማለት ነው። አልহামዱሊላህ ብለህ ከጨረስከው በኋላ ደግሞ ዱዓ ማድረግ አለብህ አልহামዱሊላህ الذي اطعمني هذا وسقاني من غير حول مني ولا قوه ከፈለከው ደግሞ ለኩ ሰላም ወራህመቱላህ አልহামዱሊላህ حمدًا كثيرًا طيبًا مباركًا فيه غير مكفي ولا مودع ولا مستغنى عنه ربنا يهدو عمل እና እንደዛ ብላችሁ አላህን አመስግኑ ዱዓ ለምኑ አሉ ነብያችን ለይ ሰላም። ያን እንግዲህ በዚህ ሐዲስ ማን አከለ طعامًا አንድ ምግብ በልቶ ثم قال ያለ ሰው ዱዓ ያደረገው ሰው الحمدلله الذي اطعمني هذا طعاما ورزقني من غير حول مني ولا قوه يا لسو غفر له ما تقدم من ذنبه اطيعتون يالفون الله سبحانه وتعالى يمروا على اقر له على الله جل وعلا ولا ياكل متكئا تدغفو اندايبلا عند سو تدغفو اندايبلا بتراس بتلايو نجر تدغفو مبلات اسفلاغا يدلم مغب بتككل ايغبان بهودوست ከጥ ብለው ቁጭ ብለው እንዲበላ ነው የሚወደደው። ሸሪዓተል እስላም ያስተማረን ብዙ ምስጢሮች አሉ ማለት ነው። ፈይ የመጣጣ ታሪክ ይከተላል። ነብያችን አለይሂ ሰላቱ ወሰለም እንደዛው እንግዲህ ማለት ነው እኔ አንድ ሰው ተደግፎ ሲበላ አይተው እኔ ተደግፌ መብላት አልችልም አልፈልግም አሉ ነብዩ አለይሂ ሰላቱ ወሰለም። ኢብኑል ቀይም ረሂመሁላሁ ምን አለው? فسر الاتكاء بالتربع አራት ግርን እንግዲህ ማለት ነው አጣምረው ቁጭ ብሎ መብላት ነው ይላል። وفسر الاتكاء على الشيء وهو الاعتماد عليه والانواع الثلاثه من الاتكاء فنوع يضر بالاكله وهو الاتكاء على الجنب بغني بكل تدغف متبلا كونه مغبه بتككل سلمائر يغدال سويو طيب طولون دي ود مايداو يدرسن لمالك نو ስለዚህ ሸሪዓ ባስቀመጠልን መልኩ መብላቱ ይወደዳል። በሌላ ቀማመት ደሞ የጀባብራዎች እንግዲህ ማለት ነው አቀማመጥ ነው ተብሏል። የሙጅሪሞች አቀማመጥ ነውና እንደዛ ለሙእሚኑ ህብረተሰብ አይገባም። አለይኩም ሰላም ወራህመቱላህ። ባይብ ኪታቡ ለሽሪባ የመጠጥ አርስት ይላል። የመጠጥ አርስት ሙሰኒፉ ረሂመሁላህ ኩሉ ሙስክሪን ሐራም የሚያሰክሮ ነገር ሁሉ ሐራም ነው እንዳትጠጡ ብሏል። ነብያችን አለይሂ ሰላም ኩሉ ሙስክሪን ኸምሩን ወኩሉ ሙስክሪን ሐራም የሚያሰክረው ሁሉ ኸምር ነው እንደዛውም ደግሞ የሚያሰክረው ሁሉ حرام ነው አሉ። ፈቀሊሉ حرام ትንሹ ያሰከረ ነገር ወይም ትልቁ ያሰከረው ነገር ትንሹ حرام ነው። ትንሹና ትልቁ የሚባል የለም እስካሰከረ ድረስ። ምክንያቱም كل مسكر حرام ያሰክሮ ከተባለ በትንሹ የሚጠጣም حرام ነው ትልቁ ብዛቱ እስካሰከረ ድረስ የሚለው ነው። ويجوز الانتباذ في جميع الانياتي ፈፈለካችሁ እንግዲህ ቃውስ ነብዝ ማድረግ ትችላላችሁ ይላል። አጥርሁ እንግዲህ ዳቦ ነገር በእንግዲህ እንስራ ነገር ውስጥ ጣል አድርጋችሁ ማር ነገር ጨምራችሁበት የተወሰነ ቀናት ተቀምጦ ውሃ ተጨምሮበት እንግዲህ ለመጠጣት ምንም ችግር የለውም ሐላል እስከሆነ ድረስ ማለት ነው። ለዚህ መስረጃ ነብያችን አለይሂ ሰላቱ ወሰለም ምን አሉ? ኩንቱ ነሃይቱኩ ማኒ ላሽሪበቲ ከልክያችሁ ነበር መጠጥ የምትሰሩት في ظروف العدم በቆዳ ውስጥ የምትሰራውና ከቆዳ የምትሰራው እንትን ውስጥ ከቆዳው እንትኑ የተቀመጠው ሊያሰክር ይችላል ብዬ ከልክያችሁ ነበር። فشربوا تطواهن في كل وعاء ሁሉ ይቃም ተጠጡበት መጠጥ እንግዲህ እንስራ ሊሆን ይችላል ብረድስት ሊሆን ይችላል ለመጠጥ እንግዲህ ማለት ነው እንደመጨመቂያ ነገር አደርጋችሁ አበርዳችሁ ለሁለት ቀን ለሶስት ቀን አቆይታችሁ ለጠጡ ለምትፈልጉት እንግዲህ ጠጡ غير ان لا تشربوا مسكرا قيتهم كهونه يمياسكري كهونه ብቻ ተጠንቀቁ አሉ። يمياسكري ነገር ከሆነ ተጠንቀቁ አሉ ነብዩ አለይሂ ሰላም። طيب ከዛ ምን አሉ ነብያችን አለይሂ ሰላቱ ወሰለም? ولا يجوز انتباذ الجنسين مختلطين በቆሎና እንግዲህ ማለት ነው ገብስ አንድ ላይ መጣል የተለያየ ነው። የተለያየ እንግዲህ ባህሪ ስላለው ሊያሰክር ይችላል የሙቀት እንግዲህ ባህሪ ሊያመጣ ይችላል ተጠንቀቁ አሉ ነብያችን ለይ ሰላም። ለምን አዩን ተበዘነ ዘቢቡ ወተምሩ جميعا ወና አዩን በዘል ቡስሩ ወሩጠቡ جميعا ለምሳሌ ዒነብና ወይም ደሞ ተምር ማለት ነው ወይንና ተምር ባንድ ላይ ጣል አርጋችሁበት እንግዲህ ውሃ ጨምራችሁበት እንስራው አፉ ታስሮ ለተወሰነ ጊዜ ከቆየ እንግዲህ ሌላ እንትን ይሰጣል የሙቀት ባህሪ ይኖራል ስለዚህ ተከልክሏል ማለት ነው እና በብዛት እንግዲህ አስካሪ ነው ለማለት ነው በተለያየ ባህሪ ከሆነ ወያሩሙ ተክሊሉ الخምሪ خምሪ የተባለችዋን አቆይቶ አብርዶ መጠጣት የተከለከለ ነው ማስካር እስከሆነ ድረስ ያው የሚበርድበት ቦታ አስቀምጠው አሁን እኮ በቃ ውሃ ሆኗል ብለው ለራሱ በእጅ አብርድ አብርድተው እንግዲህ አብርዶ መጠጣት ክልክል ነው خምር እስከሆነ ድረስ خምር ነው በረደ አልበረደ እንግዲህ አሰከረ አላሰከረ እንግዲህ አስካሪነቱ በመጀመሪያ እስከተረጋገጠ ድረስ የተከለከለ ነው ይላል ወየጁዙ ሹርቡ العصير እንደዛም ደሞ ይወደዳል ወይም ይፈቀዳል የጁስ እንግዲህ ማለት ነው ጭማቂ መጠጣት ችግር ነው ወነቢዚ እንደዛውም እንግዲህ ማለት ነው ምወረወረውና ወይም የምጣለው ቃው ውስጥ እንግዲህ የምታስቀምጡትና እንደ ጁስ አድርጋችሁ ለመጠጣት ይቻላል قبل سئل النبي صلى الله عليه وسلم عن الخمر تتخذ خلا فقال النبي صلى الله عليه وسلم لا اي قبما عندي متطس كون ادرس ميا خم انجدي ميا سكرس كون ادرس يتكلكل نو قالوا فقال النبي صلى الله عليه وسلم يميا سكر نجر بردون بيون حرام نو يميا سكر نجر بوزوچو كاسكره تنشو حرام نو عليكم السلام ورحمه الله طيب وما ظن ذلك ما زاد على ثلاثه ايام ابذنيا غزي እንደዚህ የሚያሰክሩት ከሶስት ቀን በላይ እንግዲህ የሚሆኑት እንግዲህ ያን ይመጣጥ ነው ብለዋል ረሱል ሰለላ ከሶስት ቀን በላይ የሚቆየው ነው ለምሳሌ ነቢያችን አለይሂ ሰላቱ ወሰለም ተምሪን እንግዲህ ማጥረው በእንስራ ውስጥ ተቀመጥላቸውና የእንስራ ግማሹ ተቀብረው መሬት ውስጥ እንግዲህ እንዲበርድላቸው ያደርጉ ነበር ሶስት ቀን እንግዲህ በሚሆንበት ጊዜ ካላለቀው ጎረቤት ለጎረቤት ተከፋፍለው ቶሎ ይጨርሳሉ ተምር ብቻ ራሱ በውሃ እንግዲህ ተጨምሮበት ከዛ ሶስት ቀን ከቆየ ይፈላል ስለዚህ የተከለከለ ነው ከሶስት ቀን በላይ አይቆዩም ነበር ነብዩ አለይሂ ሰላም እንደዛውም እንግዲህ ማለት ነው መስረጃው ረሱላችን አለይሂ ሰላም እንዳስቀመጡልን كان رسول الله صلى الله عليه وسلم ينقي له الزبيب وين انجد نبياتنا عليه السلام بنسرا يطاللاته نبر فيشربه يتطو نبر نبياتنا عليه الصلاه والسلام اليوم والغد وبعد الغد الى مساء الثالثه رسولنا عليه الصلاه والسلام اندزاو انجد معناتنا لهلت قننا لتوسنوا قناتوش معناتنا يتطو نبر نبياتنا عليه الصلاه والسلام ثم يامر به فيسقى ويهرق عليكم السلام ورحمه الله بعدين يا اخوه الاسلام والايمان كذبوا على يتطالوا انا انجدي 3 كان كالفه كن سوتين يتطالوا انجي وهم دغمو يافسالو مريت لا اسراف يبالم لمن قشاشا نغرنا غوجي نغر اسراف يبالم عند نغر በቤት እንግዲህ ተገዝቶ حرامስ ስለሆነ ድረስ ተቀምጦ ካለ ሐዲስ የሰማን ቀን ማውጣት አለብን ከቤታችን እንዴት አርገ ስራፋ አረጋሉ አይባልም حرامነቱ እስከተረጋገጠ ድረስ ማውጣት አለብን ከቤቱ ስራፋ አረጋሉ እንዴ አይባልም ስለዚህ ወአዳቡ ሹርቢ ለሹርቢ የመጠጥስነ ስርዓት አን ይኩነ 3 አንፋስ ሶስት ትንፋሽ ብቻ መሆን አለበት በውጭ በኩል ማለት ነው ነቢያችን አለይሂ ሰላቱ ወሰለም ና አይተነፈሰ ፍሊና በይቃ ውስጥ እንግዲህ አንድ ሰው ትንፋሹን እንዲያወጣ ይወደድም የተከለከለ ነው አዳቡ እንግዲህ ማለት ነው ሳይጠጣ እንግዲህ በአንድ ትንፋሽ የማይጠግብ ከሆነ ከአፉ ያወጣውና ከዛ በኋላ ምን ያረጋል መልሶ ይጠጣል በሁለት ካልጠገበ ትንፋሹን ውጪ ያወጣውና ከአፉ ነቅለው ከዛ መልሶ ሶስተኛ ይጠጣል እንደዛው አራተኛው በቀኝ መጠጣት አለበት በቀኝ መጠጣቱ ይወደዳል አለይኩም ሰላም ወራህመቱላህ አሁን ያሳለፍነው ሐዲስ በ751 ቁጥር መስረጃው ነው ሐዲስ አብዱላህ ኢብኑ አባስ ኢብኑ ዑመር። እንደዛውም ሌላ ነቢያችን አለይሂ ሰላቱ ወሰለም ቆሞ መጠጣትንም ከልክለዋል ይላል። ቆሞ መጠጣት አይወደድም ነው። አንድ ሰው ቆሞ ጠጣ ይችላል ለጉዳዩ ለሃጃውና ለአንገብጋቢ ነገር አስቸግሮ ከሆነ ማለት ነው። ሰላም ወራህመቱላህ ግን አይወደድም። ለምን ነቢያችን አለይሂ ሰላቱ ወሰለም ቆማችሁ አትጠጡ ያሉት? ሐራም ነው አይደለም? አንድ ሰው ቆሞ ከጠጣ ሐራም የለበትም ግን አይወደድም ነው። ለምን? አንድ ቀን ነቢያችን አለይሂ ሰላቱ ወሰለም አብዱላህ ኢብኑ አባስ ዘምዘምን አጠጣዋቸው ቆሞ ነው የጠጡት ነቢያችን አለይሂ ሰላቱ ወሰለም። አው ከፈረስ ወርደው መሬት መቀመጥ እንግዲህ ከባድ ስራ ነው። ከዛ ቆሞ ጠጡ ነብዩ አለይሂ ሰላም በሐጅ ስራ ላይ ያሉ ነው ያጠጣቸው። ወሚን ቁዑድን ቁጭ ብለው እንግዲህ ማለት ነው መጠጣቱ በጣም ይወደዳል። ለዚህ ነው ወተቅዲሙ ለአይማኒ ፈለአይማኒ መጠጥን እንግዲህ ማለት ነው ለምሳሌ የምንጠጣ ውሃዎችን በምንከፋፈልበት ጊዜ ወይም እንግዲህ ምግብን ስናከፋፍል ወይም አታክልት እንግዲህ ማለት ነው ፍራፍሬ ነገር ስንሰጠው ጊዜ ወይም ጠጥተን ደግሞ ለሌላ ልናሳልፍ የፈለግነ ጊዜ ቀኛችን ላለው ሰው እንስጠው። ቀኝ በቀኝ ነው ምን ጊዜም ስታካሰው የው ቀኝ ነው መታየት ያለበት። ታም አንድ ቀን ወተት አመጡላቸው ሀዲያ ነብያችን ሰለላሁ ዐለይሂ ወሰለም ጠጡትና አንድ ገጠራዊ ሰውየው ቀኛቸው ላይ ተቀምጧል። ከገጠር የመጣ ሰውየው አቡበክር ደግሞ ነብያችን ግራ በኩል ተቀመጡ። ነብያችን ጠጡት አለይሂ ሰላቱ ወሰለም ለአራቢው ሰጡትና قال الايمن فالايمن ابو بكر الصديق كانتم ያሳለፈው የሚበልጠው ሰው የለም ግን ቀኝን ማሳለፍ ስለማልችል በቀኝ በኩል ያለው ነው የሚወሰድ የሚሰጠዋል። ሱብሃንአላህ حق من ጊዜም ማንንም ሰው ወደደው حق ግን ከማንም የበለጠ ይወደድ አንተ ጋር አለይኩም ሰላም ወራህመቱላህ። حق من እንግዲህ ከማንም የበለጠ መውደድ አለበት። ለምትወደው ሰው ብለ حقን ማጥፋትና حقን ማዛባት አይገባም። ለፍርድ ቤት ይሁን ለፈለገው ነገር ቢሆን ለሚመጣው እንግዲህ ማለት ነው ሱና የሚመጣው حق የተነገረ ሐዲስ ለምትወደው ሰው ለምትወደው ነገር ብለ የሚወደደው ሱና መተው የለብህም ማለት ነው። ሰላም ወራህመቱላህ። ስለዚህ ረሱላችን አለይሂ ሰላቱ ወሰለም ለቀኝ ሰውየው ነው የሰጡት። ويكون الساقي اخرهم شربا يمياتطا سوونا اكفافاي سويو سوچن كادارسه بوالا بيتطا دسيلوال ده يميوددو اندذا نو نبياچنا عليه الصلاه والسلام ان ساق القوم اخرهم شربا سلالوت يمياتطا سو يمياكفافل سو خدامي سو مجرشا بيون يشالا. طيب ከዛ በኋላ ይኸውተ ለእስላም ወልኢማን ለና ሪደሩ ደና ዋሉ ለነ ወይሰሚ في اوله ويحمده في اخره በመጀመሪያ بسم الله በል በመጨረሻም الحمد لله በል። ይሄ ነው የሚወደደው። ቅድም ባሳለፍነው ሐዲስ እንግዲህ መስረጃችን ነው። ነብያችን አለይሂ ሰላቱ ወሰለም አንዳቹ እንግዲህ ማለት ነው እንደ ግመል አጣጣ እንደ አትጣጡ ግመል እንግዲህ በአንድ ትንፋሽ ነው በአንድ ነፍስ ነው የሚጠጣው አሉ ነቢያችን አለይሂ ሰላም። በሁለትና በሶስት አከፋፍላችሁ ጠጡ ቢስሚላህ ይበሉ اذا انتم شربتم واحمدوا الله اذا انتم رفعتم። ሐዲሱ ትንሽ ደዒፍ ቢሆንም ሌላ ሐዲስ መስረጃው ይሰጠዋል ኢንሻአላህ። والشرب من فمه نعم ويكره التنفس في السقاء በሚጠጣ ነገር ውስጥ ማለት ነው ትንፋሽ ማውጣት አይወደድም። ወነፍዑ ፊ ወነፍኹ ፊሂ የሚጠጣ ነገር እፍ ብሎ መናፈስ እዛ ውስጥ እንግዲህ አንድ ነገር ቆሻሻ ነገር እዛ ላይ አይቶ እፍ ብሎ ማውጣት አይቻልም። በእጅ አውጣው እናጣለው የተከለከለ ነው ማለት ነው። ያሳለፍነው ሐዲስ 764 ላይ ያሳያል መስለኝ። ከዛ ወሽርቡ ሚን ፊሂ ممن يعني من فمه በአንድ ነገር እንግዲህ በአፉ መጠጣት የተከለከለ ነው። የተዘጋ ነገር በአፉ ብቻ ከፍቴ መጠጣት አይቻልም። በብርጭቆ አድርጌ ጠጣ፣ እዛ ውስጥ ያለው ነገር አይታወቅም፣ ትላትሎች ይኖራል። ከምታየው ነገር ጠጣ፣ ከማታየው እንደ እንስራ ነገር ወይም ደግሞ እንደ ሆነ እንግዲህ የተዘጋ ነገር በዛ አፉን ብቻ ከፍቴ አትጠጣ። ውስጡ በማይታየው ነገር መጠጣቱ አይወደድም ማለት ነው። ስለማ መስረጃው ነቢያችን አለይሂ ሰላቱ ወሰላም ባሉን ሐዲስ ና አንጅትታስ ለስቂየት ያኒ አንቱክሰራ አፍዋሁሀ ፈዩሽረቡ ሚንሃ። አንድ ሰው እንግዲህ የስልቻ እንግዲህ አፎን ከፍተው ሰብሮ መጠጣቱ የተከለከለ ነው። እዛ ውስጥ ያለው ነገር አይታወቅም፣ ምን እንደገባ አይታወቅም። ጠለቅ ብሎ ወደ ሆድ እንዳይገባ በሚታየው ነገር በብርጭቆ ነገር ከዛ ከፈል አድርገህ ጠጣው። እንደዛው ወይዛ ወቃት ነጃሰቱ ፊ ሸይ ሚን አልማያት። እንግዲህ በጣም እንግዲህ እንደ ውሃ ማይዕ የሆነ ነገር ቀላጣ ነገር ውስጥ ነጃሳ ከወደቀ ለም የህል ለሹርቡሁ መጠጣቱ ክልክል ነው። ቅቤ ለምሳሌ ቀላጣ ነገር ነው። እንደዛውም ደግሞ ውሃ ውስጥ ነጃሳ ከገባ አይ በዚህ በኩል አልደረሰም ተብሎ አይጠጣም። ና ከዛ እንግዲህ ማለት ነው ወይን ካነ ጃሚደን። ቅቤው ግን ደረቅ ከሆነ ለምሳሌ ኡልቂያት ወማ ሐውላሃ እዛ ውስጥ የሞተች እንግዲህ አይጥ ብትሆን ሌላ ነገር ማውሬ ብትሆን ደረቁ ከሆነ የዛ እንግዲህ አካባቢ ብቻ ተጥለው ሌላ ቦታ መብላት ይቻላል። ብዙ ለምሳሌ የሚሰበስቡት እንግዲህ ቅቤ ትናንሽ አይጥ እዛ ውስጥ ሞታ ትገኛለች። ቅቤው እንግዲህ ቀላጣ ነገር ከሆነ መጣል ነው አንድ ላይ። ደረቅ ነገር ከሆነ ደግሞ እዛ የሞተች አካባቢ ብቻ ተወርውረው ሌላ አካባቢ አልደረሰችም ለማለት ነው። طيب ነቢያችን አለይሂ ሰላቱ ወሰላም አልቁ ወማ ሐውላሃ ወኩሉሁ አሉ። ለምሳሌ በቅቤ ዙሪያ እንግዲህ እዛ ውስጥ ያለችዋን ጣሏትና በዛ ዙሪያ ያለውን ውሰዱ አሉ። ወያሩሙ ለኩሉ ወሽርቡ ሐራም ይሆናል መብላትና መጠጣት ፊ አንያት ዘሃቢ ወልፍዳ በወርቅና በብር ዕቃ መብላትም ሆነ መጠጣት ክልክል ነው። በመንተሬዛ ብር ወይም በወርቅ እንግዲህ ማለት ነው በተሰራው ዕቃ በወርቅ ብርጭቆ በወርቅ ሲህን መጠጣትና መብላትም ክልክል ነው። ነቢያችን አለይሂ ሰላቱ ወሰላም ሐሪር እንግዲህ እንዳትለብሱ ወንድ ወመቶቼ ሆይ ወለዲ ባጃ ከሐረር እንግዲህ ከሐሪር የተሰራው በግማሹ ወላ ተሽረቡ ፊ አንያት ዘሃቢ በወርቅ እንግዲህ ዕቃ ውስጥ እንዳትጠጡ እንዳትበሉ ወልፍበቲ በብር እንግዲህ የተሰራ ነገር ውስጥም እንደዛው ወላ ታኩሉ ፊ ሰሃኢ ፊሃ እንግዲህ ሰሃፋ ውስጥም ሳህኑ ውስጥም መስረፊያ ውስጥም እንዳትበሉ ፈኢንሃ ለሁም ፊ ዱንያ ወለና ፊ ልአኺራ በዱንያ የኩፋሮች ነች በአኺራ ቤት የኛ ነች አሉ ነቢዩ አለይሂ ሰላም። ወጀዛኩሙላሁ ኸይር። የዛሬ ደርሳችን በዚሁ ይቆማል። ጥያቄ ካለ ማይክ ፍሪ።